አዋሚሪና በአላህ ሱብሃነሁ ወተዓላ ትእዛዛቶች በሁሉም በአላህ ትእዛዛቶች መስራት አዋሚሪ ረሱል በመልእክተኛውም ትእዛዛቶች መስራት የግድ ነው። አላህ መልእክተኛን አንተ ስሜትህን የሚከተል የሚመችህ ላይ ትከተላለህ፣ የማይመችህ ላይ የምትተው ከሆነ ሙሉ ለሙሉ አላህ መልእክተኛን አልታዘዝክም። እንዲሁም አላህ ሱብሃነሁ ወተዓላ ኪታብ ላይ አንተ የሚመችህን ከተከተልክ ሌላውን ከተውክ ታዘሃል አይባልም። ፈሹሚልየቱ ዲን የዲን ጠቅላይነት ዑሙሚየቱሁ ጠቅላይነቱ ነው። ሊጀሚ ኢናስ አየው አጠቃላይ ለሰው ልጆች አስሉም ሚን ኡሱል ኢስላም ይሄ ከኢስላም መሰረቶች ውስጥ አንድ ነው። ፈሹሙልየቱ ዲን የዲን ጠቅላይነቱ ዋዋለው ወዑሙየቱ ነው ዋዋለው አጣ ማለት ነው እኔ የጠፋስ ምን አይፈት ፈሹሙልየቱ ዲን የዲን ጠቅላይነቱ ወዑሙሚየቱሁ ዑሙሚያ ማለት ጠቅላይ ማለት ሹሙል ማካተት አካታችነቱ ወዑሙየቱሁ ጠቅላይነቱ ሊጀሚኢና ለሰው ልጆች አጠቃላይ ሁሉንም ያካተተና ጠቅላይ መሆኑ አስሉን መሰረት ነው። ሚን ኡሱል ኢስላም ከኢስላም መሰረት ነው። ወቀድ ካነ ነበረ ሁሉ ነብይ ማንኛውም ነብይ ይባዓስ የሚላክ ነበር ኢላ ቀውሚህ ወደ ህዝቦቹ ኻሰተ ስፔሲፊክ ተደርጎ ለህዝቦቹ ብቻ ነበር የሚላክ የነበረው። አማ ነብዩና ሙሐመዱን ሰለላሁ ዐለይሂ ወሰለም የኛ ነብይ ያላህ መልእክተኛ ግን ፈቀድ ባዓስ ፈቀድ ቡዒተ በእርግጥም ተልከዋል ኢላ ካፈ ኢላ الناسይ ካፈ አጠቃላይ ወደ ሰው ልጆች ተልከዋል። ስለዚህ አሽሙል لكل الدين ሁሉንም የዲን ክፍሎች ማካተቱ ወደዕወት لكل الناس ለሰው ልጆች ለሁሉም ደዋ መደረጉ ይሄ ስድስተኛው የአህሊ ሱና ወልጀማ መንሃጅ ነው ማለት ነው። አይመርጡም። ሳቢዓን ሰባተኛ አተዋዙን ሚዛናዊ መሆን فلا افراط ما غدل على منور ولا غلو وسن مالف على منور ولا تميع مقلقل على منور ايو اسمرباچو اهل السنه والجماعه الناس لا افراط يلم تفريطم يلم غلوهم يلم تميعم يلم التوازن ميزانوي مهم فلا افراط ما غدل على منور ولا غلو وسن مالفم على منور وسن ما يلفم الله يعززاچونم نبي صلى الله عليه وسلم يعززوتنم نجر ايا غدلو ولا تميع ما قلقلم يلم عندي عندن عندي عندن ما غبسبس ميبال نجر يلم الناس غا اهل السنه والجماعه على المسلم بمسلم لا ان يكون ليهون يجبال متوازنا ميزانه ليهون يجبال في تاديته بميفصم ساعات للواجبات واجباتهم بميفصم ساعات ميزانه ليهون يجبال والسنن سنواتهم بميفصم ساعات ان الغلو نو ميلو لان الغلو هين كتاب غيرالو كان يجبال ግማሽ ስለማይታይ የተጀገርታይ አለ ሙስሊም በሙስሊም ላይ ይገባል አይኩነ ሊሆን متوازنን ሚዛናዊ ሊሆን ይገባል في تاديته بمفصم ساعات الواجبات واجباتهم بمفصم ساعات والسنن سنواتهم لمن لان الغلو وثن مالف في شيء بهونه ነገር وثن مالف والتكسير عندهم ماغدل في شيء بهونه ነገር ماغدل في شيء اخر بليلوش ነገሮች ماغدل يفقد الانسان يتولد ياساطوال الاستقامه استقامه ياسطوالنا نعم هي الحق التي دعاها ياك استقامه دعا اليها ودسا يتطربات يونه يتطربات يونه الاسلام الحنيف يا قطتنيا يونه الاسلام ودسا يتطربات يونه تشون استقامه ياسطوال من مهون من مهون الغلو وسن مالف في شيء بهونه ነገር وسن مالف بهونه ነገር ጫፍ مالف والتكسير ماغدل في شيء بهونه ነገር ደግሞ ماغدل ሽን አር በሌላ ነገር ማጉደል ይፍቅዱ الانسان የሰው ልጅ ያሳጠዋል አልኢስቲቃማ ኢስቲቃማን ያሳጠዋል ቀጥ እንዳይል ያደርጓል አለቲ ያቺ ቀጥ ማለት ኢስቲቃማ ዳዓ ኢለይሃ አልኢስላም ኢስላም ወደ ሷይ ተጣራባት የሆነችውን ኢስቲቃማ ያሳጠዋል አልሐኒፍ ያቺ ቀጥተኛ የሆነችው ኢስላም የተጣራባት የሆነችውን ኢስቲቃማ ያሳጠዋል ወቀድ አመረና ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ደግሞ አዘውናል ቢአን ኑዕጢ እንድንሰጥ ኩለ ዲ ሐቅን ሐቃ እያንዳንዱ ኩለ ዲ ሐቅን ለእያንዳንዱ ሐቀሁ ለእያንዳንዱ የሚገባው ለሚገባው ተገቢውን እንድንሰጥ አዘውናል አላህ መልእክተኛ ለእያንዳንዱ የሚገባውን እንደሚገባው አድርገን እንድንሰጥ አዘውናል لكل حق حقه እያንዳንዱ ለሚገባው የሚገባውን እንድንሰጥ አዘውናል ወበየነ ለና ለእኛንም ግልጽ አድርገውልናል አንል ምራአተ አንድ ሴት አለቲ ነበረች ሐዲስ ነው ሐዲሱን ያው በሱ አጣጣ ስለጣሁ ወበየነ ለና ለእኛም ግልጽ አድርገውልናል አንል ምራአተ አንድ ሴት አለቲ ያቺ ተሱሙናሃር ቀኑ ሙሉ ምጾም ነበረች ወተቆሙ ለይለ ለሊቱን የምትቆም ነበረች ወቱዚ ነገር ግን የምታስቸግር ነበረች ጂራናሃ ጎረቤቷ አንሃ ፊናር ይቺ ሴት የሰዓት እንደሆነች ነግረውናል ያላህ መልእክተኛ አለይሂ ሰላም አንዲት ሴት አይሻ ምን አለች? አይሻ ናት አወራችላችሁ ለነብዩ ሰለላሁ ዐለይሂ ወሰለም። እንደውች እኮ በጣም ሁልጊዜ ትጾማለች ለሊቱም ቁማ ነው የምታድረው ነገር ግን ጎረቤቷን ታስቸግራለች እንጂ ተባሉ። ከዛ ምን አሉ? አንሐፊና ራው ለአላህ መስተኛ ሰለላሁ ዐለይሂ ወሰለም። እሷማ እሳት ናት አበዩ ወሁሉው የለም ለሊት ቁማ ብታድር ቀን እየጾምክ ብታድር በአንድ በኩል እስልምና ታጠፋ ይሄ ሁሉው ነው። በአንድ በኩል ሁሉው ታርፋለህ በአንድ በኩል ደግሞ ምን አለበት ማለት ነው ኢፍራጥ አለበት ማን ነው ኢፍራጥ አለበት ማጉደል አለበት ማለት ነው። ስለዚህ እስልምና ሁሉው የለም ኢፍራጥም የለም እሱ ላይ ማለት ነው። ወአክበሩ ሚሳል ትልቁ ምሳሌ ሊተዋዙን ለሚዛናዊነት ትልቅ ምሳሌ ሊሙሐመድ እሺ ወአክበሩ ሚሳል ትልቁ ምሳሌ ሊተዋዙን ልመህሙድ ለሚመሰገድ ለሆነ ሚዛናዊነት ትልቅ ምሳሌ ማካና አለይሂ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ የነበሩበት ነው። ኢዛ ካነ በነበሩ ጊዜ ይወሂዱ ረበሁ ጌታቸውን በብቸኝነት በዒባደቲ ያመልኩ በነበረበት ጊዜ የነበረው ሚዛናዊነት ነው ምሳሌያችን። ወይክሪሙ የሚያከብሩ ነበሩ ወይክሪሙ ضيفه እንግዳቸውን የሚያከብሩ ነበሩ ወይሲሉ الرحيمه ዝምድናንም የሚቀጥሉ ነበሩ ወያምሩ ቢልማዕሩፍ በመልካምም የሚያዙ ነበሩ ወንሃ አንል ሙንከር ከመጥፎም የሚከለክሉ ነበሩ። ሁሉንም ነበር ያላህ መልእክተኛ አለይሂ ሰላም ሲያስተምሩና ሲሰሩ የነበሩ ወይአዲ ዒባደተ ረቢ የጌታቸውንም አምልኮት የሚፈጽሙ ነበሩ። አላህ መልእክተኛ አለይሂ ሰላም ሐታ ተተፈጠረት ቀደማ ውስጥ እግራቸው እስከሚሰነጣጥቅ ድረስ ነበር ለሊት የሚቆሙት። አየው ወይአዲ ዒባደተ ረቢ የጌታቸውንም አምልኮ ይፈጽሙ ነበር። እኛ ግን ዛሬ በተለይ ወጣቱ ክፍል ኢባዳ ላይ የተዘናጋ ክፍል ነው። ሐታ እቀራሉ የሚል ወደ ኢልም የሚሯሯጠው እንኳን ኢባዳ ላይ የተዳከመ የሆነ ክፍል ነው ያለው። አሁን በዛ በኢባዳ ወደ ታች ወረድነን ማለት ነው። ኢፍራጥ አለ ማለት ነው በኢባዳ በእኛ ጋር ወጣቱ ላይ በተለይ በአንድ በኩል ሁሉ በአንድ በኩል ኢፍራጥ በሌላ በኩል ተሚዕ የለም እስላም ውስጥ ከሁሉም መጠንቀቅ ነው። ያላህ መልእክተኛ ዝምድናን የሚቀጥሉ ጎረቤትን የሚያከብሩ ወይክሪሙ الضيف እንግዳቸውን የሚያከብሩ በመልካም የሚያዙ ከመጥፎ የሚከለክሉ ወይአዲ ዒባደተ ረቢ የጌታቸውን አምልኮት የሚፈጽሙ ወይክሪም አህላ ቤተሰቦቻቸውን የሚያከብሩ ነበሩ። ወይዕጢል ሁቁቀ መብትን የሚሰጡ ነበሩ ለአስሃቢሃ ለሚገባው የሚሰጡ ነበሩ ዱነ ኢፍራጢን አየው ያለማጉደል ወላ ሁሉዊን ወሰን ያለማለፍ ወላ ተቅሲሪን ያለማሳጠር ሳያሳጥሩ ወሰን ሳያልፉ ያላህ መልእክተኛ አለይሂ ሰላቱ ወሰላም ሁሉንም እንደሚገባው ይሰጡ ነበር። ወቀድ ኡሲበ በእርግጥም ተቸግረዋል بعض الناس አንዳንድ ሰዎች لعدم فقههم في دين الله لعدم فقههم እውቀት ባለመኖራቸው ምክንያት في دين الله بالله دين እውቀት ባለመኖራቸው ምክንያት ብዙ ሰዎች ተቸግረዋል بالنقص بماغدل الكبير ትልቅ የሆነ ማጉደልን በማጉደል فغلوا وسنالفوا في جانب በሌላ በኩል ደግሞ ወሰናለፉ። በአንድ በኩል በጣም ማጉደልን ያጎድላሉ በሌላ በኩል ደግሞ ወሰን ያልፋሉ። ከምን የተነሳ لعدم فقههم في دين الله فالله سبحانه وتعالى دين እውቀት ባለመኖራቸው የተነሳ ወضيعوا አጣበቡ جوانب مهمه አሳሳቢ በሆኑት በኩል ደግሞ አጣበቡ وضيعوا አጣበቡ جوانب مهمه አሳሳቢ በሆኑት በኩል ደግሞ جوانب በኩል مهمه አሳሳቢ በሆነው በኩል አጣበቡ። وعلى المسلم ስለዚህ በሙስሊም ላይ تقديم الواجبات واجباتዎችን ማስቀደም على النوافل كنوافل كترف ስራዎች ሱና ከሆኑ ስራዎች واجباتዎችን ማስቀደም والعمل مسرات بالاهم በጣም አንገብጋቢ የሆኑ ነገሮችን قبل المهم አንገብጋቢ የሆኑ ነገሮች اهم የሆኑትን መስራት اهم سوبرላት ማለት አፈዓለ ተፍዲል اهم በጣም አንገብጋቢ የሆኑ ነገሮች قبل المهم አንገብጋቢ የሆኑ ነገሮች በጣም አንገብጋቢ የሆኑ ነገሮችን አንገብጋቢ የሆኑ ነገሮች መስራት واجباتዎችን ከነዋፊላቶች በፊት መስራት ከሙስሊም የሚጠበቀው ይሄ قال صلى الله عليه وسلم يا الله ملكتني من يلام ان الله تعالى قال الله هلال من عادى ጥላት ያደረገ ሊ ለኔ ወልየን የኔን ወዳጅ ጥላት ያደረገ ፈቀድ አዘንቱ በእርግጥ አሳውቀዋለሁ ቢልሐርቢ በጦርነት አሳውቀዋለሁ ይላል አላህ Subhanahu ወታላ። የኔን ወዳጆች ጥላት አድርጎ ያዛ ሰው ፈቀድ አዘንቱ ቢልሐርብ በጦርነት አሳውቀዋለሁ ወማ ተቀረበ አይወገድም ኢለየ አብዲ ባሪያ ከኔ ዘንድ አይወገድም ቢሸይን በሆነ ነገር አሐበ ኢለየ እኔ እስከምወደው ድረስ ከኔ ዘንድ ከመወደድ አይወገድም ሚመፍተረቱሁ አለይሂ እኔ ፈርድ ካደረኩበት ነገር የበለጠ እኔ ፈርድ ባረኩበት ነገር ነው አላህ ያንን ነገር ከፈጸመ ነው የምወደው ያለ ነው። ወማዛል አብዲ ባሪያ ከኔ ዘንድ አይወገድም የተቀረቡ ኢለየ እኔ ዘንድ ከመቃረብ ቢነዋፊል በሱና ነገሮች ሐታ አህበብቱሁ እስከምወደው ድረስ ፈኩንቱ ከወደድኩ በኋላ ሆኖ አለው ሰማዓሁ መስሚያ አለዚ የስማዑ ቢህ ያ የሚሰማበት መስሚያ ሆኖ አለው ይሄ ማለት ምን ማለት ነው? حرام የሰማን መጠብቀዋለሁ ማለት ነው። አላህ Subhanahu Wa Ta'ala በስሚያውነህ ማለት حرام እንዳሰማይ ተጠብቀሃል። ወበሶረሁ الذي አይን ሆኗለሁ ይብሲሩ ቢ የሚያይበት حرام ይጠብቀዋል حرامን አያይም። አየው ፈርድ ነገሮችን ስትሰራ አላህ Subhanahu Wa Ta'ala ባንተ ላይ ግዴታ ያደረጋቸው ነገሮች ስትሰራ ምን ታገኛለህ? የአላህን ውዴታ ታገኛለህ። وما تقرب الي عبدي بشيء احب الي مما افترضت عليه ባሪያ ፈርድ ነገርን በሚሰራሳት አላህ Subhanahu Wa Ta'ala ይወደዋል። ስናን ከሰራ ደግሞ ምን ሆኗሉ ይላል አላህ? መስሚያ ሆኗሉ የሚሰማበት ከሐራም እንዳይሰማ እጠብቀዋለሁ። ማየቸው ሆኗሉ ከሐራም እንዳያይ እጠብቀዋለሁ። ወየደሁ ለቲ እጅ ሆኗሉ የብትሹ ቢያ የሚጨብጥበት የብትሹ ቢያ በሷ የሚጨብጥባት እጅ ሆኗሉ ሐራም ነገር አይጨብጥም ማለት ነው። ወሪጅለሁ እግር ሆኗሉ አለቲ የምሺ ቢያ ያቺ የሚሄድባት እግር ሆኗሉ ይላል አላህ። ወደ ሐራም እንዳይሄድ እጠብቀዋለሁ። ወኢን ሰአለኒ ከጠየቀኝም አይዋየው ስናን ከተገበረ አላህ ይሄንን ሁሉ ያደርግለታል። ከጠየቀኝም ለውዕጥየነ እሰጣዋለሁ ይላል አላህ። ወለኢን ኢስተዓዘኒ በኔ ጥበቃንም ከፈለገ ጥበቃን እንድጠብቀው ከጠየቀኝ ለውዒዘነ እጠብቀዋለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ፈራኢድን ትሰራለህ ثم نوافلን ትሰራለህ አህም የሆኑ ነገሮችን ትሰራለህ ከዛ በኋላ ሙሂም የሆኑ ነገሮችን ትሰራለህ። ይሄ ቅደም ተከተል የጥበቃ ስራ ትሰራለህ። እንደዚህ አድርገህም ትሰራ ከሆነ አንተ ወሰን አላፊ ማትሆንም ኢፍራጥ ማጥቶን ማለት አጉዳይ ማጥቶን ማለት ታሚነን። ስለዚህ ሰባተኛው የአህሉ ሱና ወልጀማዓ ወደ አላህ መንገድ ሲጣሩ ተዋዙን ነው ሚዛናዊነት። ሚዛናዊ መሆን ሌላኛው መስፈርት መለኛው መሰረታዊ ጉዳያቸው ነው ማለት ነው። ስምንተኛ تابعاً ثامناً ثمنتنيا اليسر وعدم التشدد والتكلف. اليسر غير مدرك ما غرارة غير مدرك وعدم التشدد على مدرك والتكلف عندهم دقمو تاك انبالي على مكتت كنبالي انبالي التكاثات تلوات متقبانا غرار بطعم بزوه التاتوش التشودو بس بتلي ميزانا والناس النا ሁለት ርዕሶች ናቸው። ርዕሶች ላይ በጣም ብዙ ወጣቶች በተለይ ዲን የዲን ነሻጣ ያላቸው ወጣቶች ወደ ዲን በጣም ፍላጎት ያላቸው ወጣቶች ከተወሰነ በኋላ እስቲቃማ ያጣና ሌላ ቦታ ታይዋለህ። ለምን እንደው እስቲቃማ ያጣው? ትክክለኛ ዲን በሚያዘው መልኩ ዲን ላይ ስላልቆመ ነው። ወለው ስላለፈ ወሰን ስላለፈ ዲን ላይ መቆየት አይችልም። ለምን? በጣም እየተገደደ ነው። አልዩስ አዲኑ ዩስ ዲን ገር ነው። ግን ገር ነው ስንል ደግሞ አግራራ ማለት አግራራ ማለት በጣም ውረድ ማለት አይደለም። ዲን የሚያዝህን ከሰራህ ልክ እንደሚያዝህ አድርገህ ከፈጸምክ ይሄ ገር ነው። ለምን? አላህ Subhanahu Wa Ta'ala ዲንን ሲያወርደው ራሱ በተፈጥሮ ገር ነውና ዲን እንደ ራሱ አላህ Subhanahu Wa Ta'ala እንዳዘዘው ያላህ መልእክተኛ እንዳዘዘው አድርገህ ከተገበርክ ይሄ ገር ነው ማለት ነው። ነገር ግን ከወረድክ ሌላ ነገር ነው። ከዛም ደግሞ በጣም ካጠበክም ሌላ ነገር ነው። አልዩስሩ ወአደም ተሸዱዲ ወተከሉ ማግራራት ነው ገር ማድረግ ዲን እንዳዘዘው አድርገው መተግበር ወአደም ተሸዱድ አለ ማጥበቅ ወተከሉ ካቅም በላይ አለ መገደድ فهذا الدين يهدين سهلን ገር ነው ሙየሰሩን በጣም የተገራ ነው في العمل በተግባር والفهمي በግንዛቤ سنሰራውም በጣም ቀላል ይሆነ ነው وفهم سنገነዘበው በጣም ቀላል ይሆነ ነው والإدراك سنናገኝም ወተጥቢቅ ተግባራዊ سنናደርግ والإدراك سنናገኝም ወተጥቢቅ ተግባራዊ ስናደርገውን በጣም ቀላል ይሆነ ነው ይሄ ዲን ማለት ነው። ልክ እንደታዘዝከው አድርገህ ስትሰራ قال تعالى الله من لنا ولقد يسرنا القران للذكر فهل من مدكر ولقد يسرنا القران قرانን በእርግጥም አግርተናል للذكر ለዚክር ቁርአንን አግርተናል ይላል الله فهل من مدكر አስተዋሻለን አየው الله Subhanahu Wa Ta'ala ቁርአንን ገር አድርጎታል فهل من مدكر አስተዋሻለን አላህን ለሚያስተውስ ዛኪር ለሆነ ሰው ቁርአንን ለሚቀራው ሰው አላህ Subhanahu Wa Ta'ala ገር ነው ያደረገው። هذا الدين يسر وقال صلى الله عليه وسلم من قالوا الله ملكتنيا لن يغلب عسر يسرين لن يغلب عشنفم عسر عسر عشنفم عنده عسر عنده ችግር ያሸንፈም يسرين ሁለት يسر ገር ነገሮችን ያሸንፈም ማለት ለምንድን ነው لن يغلب عسر يسرين ያሉ እናየዋለን። قال ذلك ይህንን ነገር የተናገሩት ለማ ነዘለት هذه الصوره ይቺ የቁርአን አንቀጽ በወረደችበት ሰዓት ነው ያላህ መልእክተኛ አለይሂ ሰላቱ ወሰላም አለም ነሽረህ ለከ ሶድረክ ወወደዕና አንከ ዊዝረክ አለዚ አንቀደ ዘህረክ ወረፈዕና ለከ ዚክረክ አለም ነሽረህ ለከ አሊፍ ኢስቲፍሃሚን ትባላለች አለም ነሽረህ ለከ ላንተ አላሰፋንልህምን ሶድረክ ልብህን አላሰፋንልህምን አለም ነሽረህ ለከ ሶድረክ ልብህም አላሰፋንልህብን አስፍተንልሃል መልሳለው ዘው አሊፍ ኢስቲፍሃሚን ልብህን አላሰፋንልህምን አስፍተንልሃል ورفعنا ووضعنا عنك وزرك كانت لا على نسان اللهمن وزرك شكمن شكمن كانت لا على نسان اللهمن الذي يا شكم انقض ظهرك جربهن يكبد يهونون الذي يا شكم انقض ظهرك جربهن يكبد يهونون شكم على نسان اللهمن انستن الله ورفعنا لك لان تمكف على درجن اللهمن ذكرك توستان عند توسا انت توسا كف على درجن اللهمن ادرجن الله فإن مع الأسر يسرى لله سبحانه وتعالى فإن مع الأسر كأسرقة كتشقرقة يسرى دلال يعني قرن قران كتشقرقة قرن قران إن مع الأسر أهونم كتشقرقة يسرى قرن قران دلال الله لأن العسر لمن دنه النالوت فإذا فرغت فانسب إلى ربك فرغب تفسير لك لأن العسر لمن دنه يتناقر لأن العسر أسر الثاني يهولد ثاني وعسر معرف معرفنا هذا لا عسر ميلو يهولد ثاني فإنما على العسر يسرى إنما على العسر يسرى عسر ميلو كان عسر ميلو كان معرف تدرجون يتكمتوا معرف ماله دفني دفنيت ماله ألف النالم كتجمع ربه لمثال رجل الكار سويال رجل كار سويال كان ألف النالم كمله الرجل كار كده مو دفنيت ياركم هذا دفنيت ما دفنيت لأن العسرة يجي ما هو سلوهنش لأن العسرة اللي كبداش تجلا لأن العسرة أسر الثاني يهول الثاني أسر معرفنا دفنيتنا بآل بآل ألفنا لم تجم ربات التي يجي للعهد للعهد ذكرى للعهد الذكر للعهد الذكر لا ما استواسي نقروا كبد لما رك لما تبك يمتاشنا فصار هنا قن عسرا عسروا قن هنا واحدا عنده هنا هون عسر ميلو من دنه عسر ميلو አሊፍ እና ላም ተጨምሮበት በአል የመጣ ነው ብያችኋለሁ አይደል? በአል ከመጣ ሁለተኛው ላይ በአል ላይ መጣው አይደል? ሁለቱም በአል ከመጣ እንደ አንድ ዑስር ነው የምንቆጥረው። ደፍኔቱ ነው ስለመጣ የታወቀ ነገር ስለሆነ ማለት ነው። ዩስር የሚለው ግን በምንድን ነው የመጣው? አሊፍ አልመጣበትም አይደል? አሊፍ አልመጣበትም። እዛም ዩስር አለ እዚህም ዩስር አለ። ሁለት ጊዜ ነው የመጣው። ዩስሬን የተባለው ሁለት ዩስር የተባለው ለዛ ነው። አመል ይስሩ ይስሩ የሚለው ቃል ፈቀድጃ አበርግጥም መጣል ነኪራ ሆኖ መጣ። ኢንዴፊኒት ማለት ነኪራ ሆኖ መጣ። ነኪራ ማለት አሊፍ እና ላም ያልገባበት ማለት ነው። ወይም ኢንዴፊኒት ከነኪራ መገለጫዎች አንዱ አሊፍ እና ላም አለመቀበል ነው። ፈሷር እዚህን ጊዜ ሆነ አልይስሩ ይስሩ ሆነ ይስረይኒ ሁለት ይስሩ ሆነ ሊተከሩሪ ተደጋግሞ ስለመጣ መረተይኒ ሁለት ጊዜ ተደጋግሞ ስለመጣ ይስሩ ሁለት ይስሩ ሆነ። ይፍታችኋ ይስሩ የሚለው ቃል ኢንዴፊኒት ብሎ ስለመጣ ሁለት ይስሩ ተደረገ። عسر ميلو قال جن ألف نالا متوبت معرف نو سلمتا عند عند عسر نو ميكوتره نزام نو نبي صلى الله عليه وسلم لن يغلب عسر يسريني عند عسر ولت يسر ناشن في ميالوتم نزام كقرآنه لما نزلت هذه الآية يهي قرآن أنك سوردني الله ملك تنيه اللي تناقض ألقباني لسار الجميلة نعرس ايش عمل يسر يسر فقد جاء نكره نكره هو سلامتا اندفنيت لو سلامتا فصار يسر يسرين يسر يسولت اهون يازوت ذن بلاچو الف ن لام سلامتا بت دفنيت سلتدرجه عسر ميلو قال عند عند عسر تقطره ሁለት ጊዜ ቢመጣም እንኳን ኢነማል ዑስሪ ስራ ነው አይደል? ሁለት ጊዜ አሊፍ ን ላም መጥቶበታል ዑስር ተብሎ ሁለት ጊዜ እኮ ነው የመጣው አይደል? ግን እንደ አንድ ዑስር ተቆጠረ። ለምን ድን አሊፍ ን ላም ስለመጣበት ዴፊኒት ስለሆነ አንድ ዩስር ሚለው ደግሞ አሊፍ ን ላም ስላልመጣበት ሁለት ጊዜ ቢመጣም ነኪራ ስለሆነ እንደምን ተቆጠረ? እንደ ሁለት ዩስር ተቆጠረ። ዩስሬን ተባለ። ለየግሊ በዑስሩን ዩስሬን ያሉት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዛን አንድ ዑስር አንድ ችግር ሁለት ድሎትን አያሸንፍም ወይም ሁለት ገር ነገርን አያሸንፍም ያሉት ለዛን ይገባቸዋል። ወቃሉ ሱለላሁ ዐለይሂ ወሰለም ያላህ መልእክተኛ ምን አሉ? ኢነ ዲነ ዩስሩ ዲን ሃይማኖት ገር ነው አሉ። ወለ ዩሻደ ዲን አይጠብቅም አሐድ ያንድኛቸው ዲን አይጠብቅም ኢላ ገለበሁ ያሸነፈው ቢሆን እንጂ አሉ። አየው አንድኛቹ ዲን አይጠብቅም ሰውየውን ያሸነፈው ቢሆን እንጂ ፈሰዲዱ አለ አላህ መልእክተኛ ፈሰዲዱ አስተካክሉ ወቃሪቡ وقاربوا اقربوا على الله من ثنيا وسافر وابشروا عايزواچو ابشروا تبصروا على الله من ثنيا فسددوا استكاكلوا مكاكلنيهم وقاربوا قربوا وابشروا ابشروا على الله من ثنيا وسافر رواه البخاري البخاري يذكرت هذا ስለዚህ ለየሽ ወለ ይሽድ ዲኑ አሐድን ያንደኛቹ ዲን አይጠብቅም ኢላ ገለበው ሰውየውን ያሸነፈው ቢሆን እንጂ በእኛ ሰዓት ግን አሁን ማይጠበቅም ይባለው አይደለም ማጥበቅም ይባል ይኖርና በአሁን ሰዓት አጥባቂ የሚባለው ምን አይነት ነው ትክክለኛ አላህ Subhanahu Wa Ta'ala ያዘዘውን ነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን እንደው እንደ ነገሩ ቢፈጽም ነው በደንብ ኮራሱ ላይ ሰራ ይችላል ያሰው ግን እየሞከረ ያለ ሰው አጥባቂ ይባላል አይደለ ግን በጣም ደሞ ሁሉ ያለፉ ሰዎችም አሉ በዛ ላይ ሁሉ ታቂዳ ላይ ሁሉ ያለፉ በሌሎች ሱና ነገሮችም ላይ ሁሉ ያለፉ ሰዎች አሉ እነሱ ግን እስቲቃማ ይኖራቸው ከትንሽ ሰዓት በኋላ ተገልብጦ ሌላ ሰው ሆኖ ታገኛቸዋል وقال تعالى حكايه عن النبي محمد صلى الله عليه وسلم الله سبحانه وتعالى من لنال حاكيا في جلصلن عن النبي محمد صلى الله عليه وسلم يا الله ملكتيان في جلصاتك الله من لنال وما انا من المتكلفين اني ከሙተከሊፎች ከአቅም በላይ ከሚያስገድዱ ሰዎች አይደለሁም በል ይላል አላህ ወማ አን አይደለሁም ምን ሙተከሊፊን ሙተከሊፍ ማለት በጣም ከአቅም በላይ ያስገድዱ አስገዳጅ ማለት ነው ከዛ አይደለሁም በል ይላል አላህ ናቸው ያላህ መልእክተኛ አለይሂ ሰላም ወቀድ ዘከረ ረሱል ሰለላሁ ዐለይሂ ወሰለም ሲፋቱ الخوارج ያላህ መልእክተኛ አለይሂ ሰላም ነግረውና ሲፋቱ ባህሪያት الخوارج የخوارጆችን ባህሪ ነግረውና وانهم እነሱ يمرقون ይወጣሉ من الدين كدين كما يمرق السهم قست እንደሚወጣው من الرميه كدغان كدغانو üst قست تسنطرو እንደሚወጣው كدين üst ይወጣሉ ብላ አላህ መልእክተኛ አለይሂ ሰላሁ ሰላም ነግረውናል አይደለ ኸዋሪጆች كدين üst ልክ قست كدغانو üst ወጣ እንደምትሄድ ሆነው كدين üst ይወጣሉ አላህ መልእክተኛ አለይሂ ሰላሁ ሰላም وقد ذكر الرسول صلى الله عليه وسلم يا الله መልእክተኛ አውስተውልናል ነግረውናል صفات الخوارج የኸዋሪጆችን ባህሪ وانهم الناس يمرقون ይወጣሉ من الدين كدين كما يمرق السهم من الرميه كما يمرق السهم قست እንደሚወጣ من الرميه كدغان قستو ميወረወርበት ደጋን አላ ከዛ üst ከደጋን üst قستو አተሰንጠራ እንደምትወጣ ከዲን ይወጣሉ አሉ በጣም ስለሚያጠብቁ ነው يحقر احدنا قالوا الله مستني يحقر ያሳንሳል ይንቃል احدنا ከኛ አንድኛችን ሶላተው ሶላቱን ይንቃል يحقر ይንቃል احدنا ካላችሁት አንድኛችን ሶላተው ሶላቱን ይንቃል عند صلاتهم በነሱ ሶላት አስተጋግን ከኛ እንድኛችን ሶላቱን ይንቃላሉ ለምን ሱናውን ጠብቀው በጣም አደብ አድርገው ፈራኢዱን ጠብቀው አርካኑን ጠብቀው ነው የሚሰግዱት ይህቂሩ አሐደና ከኛ እንድኛችን ይንቃል ሶላተው ሶላቱን እንደ ሶላቲ እንደ ሶላቲን የነሱን ሶላት በሚያይበሳል ወተስቢሃሁ ተስቢሁን ይንቃል እንደ ተስቢህም የነሱን ተስቢህ በሚያይበሳል ወዒባደተው አምልኮቱን ይንቃል እንደ ዒባደቲህም የነሱን ኢባዳ በሚያይበሳል ነገር ግን የምሩቁ ሚነዲን كما يمرق السهم الرميا كدين يوطالو لك قست كدغانو ووتو اندميهدوا قالوا الله من تنيا الرسول السلام وامرنا عززون بقتالي من دنجددلاتو وذكر لنا لنيام اوصلن اوصافهم ينسون بحرياتهم من عينت اندهونو اوصلن معناتنا الله من تنيا الرسول السلام تملك لمن دينو كدين بتام متنطي هونو الفو سلوهدو بتام سلاكابدو نو نزي خواريج يوفا اگر كن عندي سوتش زاري ተዋ ሲያስተምሩ ወይም ጀማዓቸውን ሲያቀሩ ምሳሌ ሊያደርጉ ይችላሉ አንተ ሱና ላይ ስለተነከር ይሄንን የቁርአን ይሄንን ሐዲስ ነው ስለላከለ ለኸዋሪጆች የተናገሩት ለአንተ ምሳሌ ያረጉታል ለሐዲስና ጀማዓ ተክለኛ ሙተቢዕ ለሆነ ሰው ያላህ መልእክተኛ ለሚከተል ሰው ይሄንን ሐዲስ አምጥተው ምሳሌ ያደርጉታል ሰሚዕቱ ሃዛ ሚን አህባሽ يعني ዑመርን ሲናገር ሰምቻለሁ ዑመር አለ ሁሉ ውስጥ ዑመር ይባላል አህባሽ አለ እሱ والله ይሄንን ሐዲስ ሲናገር ወሃቢዮች ይያለ ለወሃቢዮች መረጃ ሲያረጋው ሰምቻለሁ ያላህ መልእክተኛ አለይሂ ሰላተ ሰላም አለ ምን ብለዋል አለ ሶላታችሁን በእነሱ ሶላት አስተጋገር ትንቁታላችሁ ተስቢያችሁን በእነሱ ተስቢህ ትንቁታላችሁ ጢማቸውን ያሳድጋሉ ይያየናቸው ነው ይላል ሱሪያቸውን ያሳጥራሉ ነገር ግን የምሩቁ ሚነዲኒ ከማ የምሩቁ ሰህሙ አን ረሚየቲ ይያለ ይሄንን ሐዲስ ላንተ ምሳሌ ሲያረጋው ሰምቻለሁ ለኛ ምሳሌ ሲያረጋው ማለት ነው ነገር ግን والله ثم والله ለኸዋሪጅ የመጣ ሙተነጥ ለሆኑ ሰዎች ያላህ መልእክተኛ አለይሂ ሰላም ለነሱ ነው የተናገሩት ከዲን ለወጡ ለሆኑ ሰዎች እንጂ አስለን አንድ ሰው አላህና መልእክተኛ ያዘዙትን ከተገበረ አጥባቂ አይባልም ያ ሰው አጥባቂ የሚባለው ያልሆነ ስራ የሚሰራ ሰው فليحذر المسلم مسلم يتنكك من الوقوع كمودك بمثل ما وقعوا فيه الذي ሰዎች በወደቁበት ነገር ውስጥ ከመውደቅ ይጠንቀቅ من التكلف አየው ከአቅም በላይ ከመገደድ والتشددي كما تنكر كما تذك يتنكك مسلم ما برسب فليحذر المسلم المسلم يتنكك من الوقوع كما ودك بمثل ما وقعوا فيه نسبه ودك أبوت نجار وست كما ودك من التكلف والتشدد كاتم بلاي كما تكبرنا والتشدد كما تذك يتنكك يتنكك لمن فإن الشيطان شيطان أعاذنا الله منه الله كسو يتبك أننا إذ يئس من إقاء المسلم إذ يئس تسفاسي كورت من إقاء المسلمي مسلم كمتال المعاسي وانجلى كمتال تسفاسي كورت أتاه يمتوال عن طريق الغلو في الدين بدين وسن اندلف بزاب كل يمتوال إيو أنت تنكر كون جزو سويت غلو وست ميقوت من أين تتعطوش ناتشو دين وست بتقام في اللاغو تيالاتشو ودي دين بتقام عدقين في اللاغو تيالاتشو وتعطوش غلو وست يقوالو لمن إذ يئس تسا شيطان تساق أن شيطان شيطان أعادنا الله من الله كسيت بكننا إذ يئس تساق قرة من إقاء المسلم مسلم كمتل المعاصي بالمعاصي وانجلى مسلم كمتل تساق قرة أتاه إمتوال عن طريق الغلو في الدين بدين وسن دلف بزامل قيمتوال أيه لا من وانجلى إنديتلو يا سوبر أنت كرال سلازي من يادر قوات غلو دلف وسن دلف متشدد دون يادر قوات فهذا يهدق مو قاتل الإمام علي بن أبي طالب رضي الله عنه يرفع سيفه ليقتله دللكم فهذا يهدق بار قاتل الإمام علي إمام علي بن أبي طالب رضي الله عنه فقال له أشوال يرفع سيفه ليقتله سيفه أشون أنستون أبل لقدره ثم يقول فيه شاعرهم كذابها لا شاعرات شو يهنن قتم عليلا شيطان مستوى أشون أبل علي بن أبي طالب كذا من على يستشو قطعني يا ضربة من تقي ما أراد بها إلا ليبلغ من ذي العرش رضوانا إني لأذكره يوما فأحسبه من خير خلق الله إماما يا علي قطعني ويشن قطم يتناقرات إن شاء الله قطمان نقى أثر الدرشوال مدام مثل القباشين تأييك مدار إن شاء الله فالإسلام إسلام يحث الداعين داعي وشن يقوتقوتان يقففان إليه ودزي نقر يقففان على الرفق بإذنه ويعامل اندي النوانوارو المدعيين تقوام الدرق الله شون سوج اندي النوانوارو بإذنه اندي النوانوارو يقففان باليسري بقرب مدرق وعدم التشدد عليهم بالنسو لاي بعلمات كابت إسلام يزال في كل أمر من أمور العبادات في كل أمر بيت يوم قدي من أمور العبادات بيت يوم يأمل كوت قداي وسط إسلام كسوش كا بجر جرادرجة عندت النوانار يزهر نجرجن والله يسمو والله ليلو تشوف الكواش ليلو تشوف بدنوش دجمو الحزبية وأمثالهم حزبية نامثالهم من هذا قالوا يشين هذا اسمه مال بتأم وده تاج إفراط وسن الخال الدين يسر لها الدين كوجر لا كلا له لمن تكبر له والله يسمو والله ما كبر من يبالو كو على وقته من نفسه دين كلال له كلال كلال يتبالون من دينه يعززه النجار بزاء بعززه ملك كفت سمك أو أنت يجرى رهن وجرارينه بقى دين كلال له يجرى رهن ومبالو يعززه ونجن يعززه ونتملك دينه كلال له يالك يعززه ونكامته أنت نهك باج متبالو كبار يعززه النجار بليلا ملكه أراني لا من تكبر له دينه كبر كلال له الدنيا يسرب له نفسه دينه كلال له ياله كلال كلال نجارون سايحون إسلامنا عندنا زوج سامون راسو بمية جنة زوج ملكو ميزار راسو هي ليلة تجرنا على بس مفرط نومي بال إياك وديلنا وماله سلذي فالإسلام وإسلام يحرص الداعين داعي وتشن يقفف بال إليه ورسم التاروس وتشن على الرزق بأذنا ويعامل المدعيين دعوة كم يدرج لا شو سوتشن قال دينوان وريال سل باليسري بقرب مدرج وعدم التشدد عليهم بالنص لا يتكبد يا لما كبر يزع في كل أمر من أمور العبادات بهلهم يأملكوا تعينتك قال تعالى الله لنا أدعو إلى سبيل ربك أدعو تتارو إلى سبيل ربك ودقيتها من قرد تتارو بالحكمة بكبر والموعظة الحسنة ملكان بهنش قصاتي وجادلهم تكراكراتشو بالتي هي أحسن الناس زند يامار بهن ملكو كالناس كامار بهن ملكو تكراكراتشو إلى الله سبحانه وتعالى ይህንን ከዚህ ቁርአን አንቀጽ እስቲ ባር ማድረግ የደዋ ምደረግላቸውን ሰዎች በስንት አይነት መልኩ ይከፍሏቸዋል በህክማ በጥበብ ቀስታ አድርጋ አለዝባ ቀስታ አድርገህ የምትነግረው ሰው አለ ይሄ ምንም የማያክሰው ሲሆን ቀስታ አድርገህ ተነግሯለህ ታስተምሯለህ ባህርን እስላም ሆኖ ምንም የማያክሰው በጥበብ ቀስ አርገ ተነግሯል። ሌላ ደግሞ ያወቀ የሚያጠፋን ሰው ደግሞ ቀስ አርገ አይደለም ሶላት አውቆ ግዴታ እንደሆነች ያወቀ እዛ ሶላት የሚያሳልፈን ሰው ለምን ሶላት አሳልፈካ? ምንድነው ሶላት እኮ አትሎ መውዒዛ ሐሰና ነው ለሱ ግሳጤን ትገስጠዋል። አንተ እንዴ ሶላት ታሳልፋለህ? አላህን አትፈራም እንዴ ተብሎ ነው የሚነገር። ባህር ወጃድልም ጅዳል ደግሞ ለማን ነው? ለነዛኞቹ ሙስሊም ላልሆኑ ሰዎች ደግሞ ጅዳል ትከራከራቸዋለህ፣ ታሳምናቸዋለህ፣ መልካም በሆነ ክርክር ታስተምራቸዋለህ ማለት ነው እንጂ ወደ ጌታ መንገድ ጥራ ተብሏል። በምን በልህክማ በጥበብ ጥራ ተብሏል። ስለዚህ የራስን ህክማ የምትጠቀም ከሆነ አንተ ያለው አርድ ውስጥ ነው ማለት ነው፣ ሌላ ጉዳይ ውስጥ ነው ያለው። የራስን ህክማ ጫት የሚቅመውን ወይማ እዛ ትልቅ አንድ ኡስታዝ አሉ፣ እሳቸውን ማስተካከል ማለት ማህበረሰቡን ማስተካከል ማለት ነው። ነዓም ማሻአላ፣ አዎ ማህበረሰቡን ማስተካከል ነው። ነገር ግን ጫት ስለሚቅሙ ጫት ይዞ ይሄዳል እሳቸው። ለዚህ ያራ የመጀመሪያ ቀን ጫት ይዞ ይሄድና ማሻአላ ዘይሯቸው ይመጣል። ከዛ በኋላ በሌላ ቀን ደግሞ ይሄድ ሊያስተምራቸው ይሞክራል። ጫት ይዘህ ሂደህ እንዴት ነው ጫት ነው የሚተውት እንደዛ ሰው? ነብዩ ሰለላሁ ዐለይሂ ወሰለም በሐራም ነው እንዴ ሰውን ያስተማሩ? አይደለም። ሐቅ ትነግረዋለህ። ሲስተም የምትጠቀመው ህክማ ጥበብ የምትጠቀመው እንዴት ሐቅ ላስተምረው ነው እንጂ እንዴት አድርጌ ልሸውደው አይደለም። እንዴት ሐቅ ላስተምረው ጥበብ ትጠቀማለህ። እንዴት አድርጌ አሁን ይህን ሰውዬ ከመጥፎ ልመልሰው የሚለውን ጥበብ ትጠቀማለህ ማለት ነው። የአላህ መልእክተኛ ዐለይሂ ሰላም ያዘዙት በዚህ መልኩ ነው።